ምንድን ነው የምትፈልገው? ቀይ ወጥ አለ፣ ዶሮ ወጥ አለ፣ ክትፎ አለ፣ አልጫ አለ፣ ምን አለ፣ ፓስታ መኮሮኒ አለ ይልሃል አይደለ? ከዚህ ሌላ ምግብ አይነት አለ፣ ምንድን ነው? በየአይነቱ ይባላል። እና እኛ እዚህ ሳውዲ አረቢያ ያለ ነው የሀበሻ ምግብ በየአይነቱ ካለ ምንድን ነው? ከዛም ከዛም ከዛም ከዛም ከዛም ኦርጋናይ እንትን አድርጎ ያመጣልሃል። እና እንትኑ ክትፎም አለው፣ ቀይ ወጥም አለው፣ ኩዳርም አለው፣ ቬጅቴብልም አለው። ሁሉ በየአይነቱ ይባላል። ተግባባን ወንድሞች? የዛሬ ምግባችን ደግሞ በየአይነቱ ከተውሂድ ከፍቅህም ከተፍሲርም ከሁሉ እንትኑ የተከማቸ በየአይነቱ የሚባል ደርሳለን። እሺ እስቲ እንጀምር። ምን ይላል? ስለ ሰብር ይናገራል። አላህ ስብሐነ ወተዓላ ስለ ሰብር ብዙ አያት ይናገራል በእንትኑ በቁርአን። ሰብር እንደውም በቁርአን የወረደው ለምሳሌ ማንኛውም ጥሩ ስራ ከሰራ ለእያንዳንዱ ስራ አንድ አጅር ታገኛለህ። ከዛ በኋላ ደግሞ በአስር ይባዛል፣ በሰባት መቶ ይባዛል፣ ያኒ እንት እየተባዛ ይሄዳል። የሰብር ግን እንደዚህ አይደለም። የሰብር እነማ ሳቢሩን ተውነ ኡጁረሁም ቢገይር ሒሳብ፣ አለምንም ሒሳብ ዝም ብለህ አፍስህ ነው የምትወስደው። አላ ኩል ሓል አላህ ስለ ሰብር ምን አለ? ወስተዒኑ ብሰብር ወሰላህ። አንተ በጣም ከባድ ሐሳብ፣ ጭንቀት፣ ችግር ከደረሰብህ በሰላትና በሰብር ተረዳ። ወይም ደግሞ በሰላት አድርገህ ሁለት ረክዓ ስገድና አላህ ስብሐነ ወተዓላ ፈረጅ ላይ ያመጣ ነው። ወይም ሰብር ታረጋለህ፣ ሰላት ትሰግዳለህ። ነቢያችን ሰለላሁ ዐለይሂ ወሰለም የሚያሳዝን ነገር ከመጣ አላጡን ብድግ ብሎ ውዱእ አድርገው ሁለት ረክዓ ይሰግዱ ነበር። ሰብር ደግሞ በጣም ትልቅ እንትን ነው። እስተዒኑ ማለት ተረዱ፣ እርዳታ ከፈለጋችሁ በሰብር ተረዱ ይላል። ሌላ ደግሞ አላህ ስብሐነ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ እስተዒኑ ቢሰብር ወሰላ ኢነላሀ መዐ ሳቢሪን። በሌላ አያ አላህ ስብሐነ ወተዓላ ምን ይላል? ያ አዩሃ ለዚነ አመኑ እስቢሩ ወሳቢሩ ወራቢጡ ወተቁላሀ ለዐለኩም ትፍሊሑን። ስለ ሰብር ብዙ አያት ይናገራል። ተማም። እሺ አሁን አንድ ቅሳ ልነግራችሁ ነኝ ስለ ሰብር። ከኔ ጋር ተከታተሉ። ቅሳው ስትሰሙ ይህ ወይኔ እኔ ብኖር ይህን ነገር ያደረኩት እኔ ብሆን ትላለህ። ቅሳ አን ሰብር ቃል አልአህነፍ አህነፍ የሚባለው አንድ ሰሓቢ ነው። አህነፍ ብን ቀይስ ይህ ሰውየው ከሰሓባ ውስጥ 120,000 ሰሓባ ነበሩ ነቢያችን ሲሞቱ። ከነዚህ 120,000 ሰሓባ አልአህነፍ ብን ቀይስ የታወቀው በሰብር ነበር። በሰብር እንደሱ ሰው አልነበረም። እና ትዕግስት ማለት ነው ሰብር። የታወቀ ሰሓቢ በሰብር አልአህነፍ እብን ቀይስ ነበር። ተመልከቱ ምን እንዳደረገ ሰውየው። ግን ስለ አህነፍ እብን ቀይስ ከመሄደ በፊት አንድ ነገር ትዝ አለኝ። አንዱ በኢራቅ አንዱ ነበር አለ፣ ድሮ ነው፣ በሰይድና ዑመር ጊዜ ነው። እና የፈለገውን ነገር አምጥተህ ልታበሽቀው ልታናድደው ብትሞክር አይናደድም። የፈለገውን ነገር ብታመጣ እና አይበሽቅም፣ አይናደድም፣ አያኮርፍም። እንደዚህ ነበር ችሎታው። አንድ ቀን ምን አሉት አንዱ፣ አንድ ሰው እኮ አለ ጨርሰ የፈለገውን ነገር ብታመጣለት አይናደድም አሉት። እንዴ ሰው አይደለም እንዴ አለ። ሰው ነው፣ ግን እንደዚህ አይነት ችሎታ አለው አላህ ሰጠው። ላ እኔ እንደሚናደድ አደርገዋለሁ አለ። እሺ ሂድ ሞክር አሉት። አሁን ሰውየው ጁምዓ ነበር። ነጭ ልብስ ቶብ ያኒ ቶብ የአረቦች የሚለብሱ ነጭ ልብስና ነጭ ዑማ አድርጎ ጥሩ ልብስ ለብሶ ሸቶ አድርጎ ምናምን ገላውን ታጥቦ ከቤቱ ወደ ሰላተል ጁምዓ እየሄደ በጣም የሚያምርና ውበት ያለው ልብስ ነው የለበሰው ነጭ። ሰውየው ሊያበሽቀው ስፈለገና መጣና ብልቱን አውጥቶ ሸነበት። እዛ በቃ እንደዚህ አድርጎ ልብሱ በሙሉ ሸነበት፣ አበላሸው በሽንት። ያበሽቀል አይበሽቅም ወንድሞች? አሁን አንተ ምትሆን ሀኖታ አንዱ አንዱ መጣ ያኒ ምን ሲኒ ሞልቶ ሽንት ልብስሽ ላይ ተፈሰው እንትን ያለሽ አንቺ ባረከላሁ ፊክ ትያታለሽ አትይም? እንመሽቃለን፣ ሁላችንም እንመሽቃለን። ሰውዬው ግን ምን አለ ታውቃላችሁ? አይ ባረከላሁ ፊክ አለው፣ እኔ ራሴ ከቤት ስወጣ ይህ ልብስ ንጃሳ ተነጅሷል አልተነጀሰም የተጠራጠርኩ እኮ ነው የወጣሁ። አሁን ጥርጣሬ ቆረጥክልኝ አለ። አሁን ኸላስ ነጀስከውና ሄጄ መቀየር ነው አለ። ምክንያቱም ስወጣ ልጁ ሸነበት አልሸነበትም እንዴ? ሽንት ትበላሽ ጠራጠርኩ ነው የወጣሁ። ስለዚህ አላህ ይባረክ ፊት መጣ ጥርጣሬውን ቆረጥክብኝና አሁን ሄጄ ከመንገዱ ተመልሶ እንትን አደረገ፣ ያኔ ልብሱን ቀየረ። እንተሃ ኸላስ አራት ነጥብ አደረገ። በዚህ ማን ይችለዋል? ይሄ ወላሂ ማን ይችለዋል ይሄ ነገር። እሺ ወደ አህነፍ እንምጣ። አልአህነፍ ኢብኑ ቀይስ በትዕግስቱ የታወቀ ሰው፣ አንዱ የወንድሙ ልጅ ነው። መጣና ሸከውቱ ኢላ አሚ ወጀዐን ፊ በጥኒ ፈነሃረኒ። አንዱ መጣና ምን አለው? የአህነፍ ኢብኑ ቀይስ አለው፣ እኔ እኮ አለ ሆዴን እየቆረጠኝ ተቸገርኩ። ስለዚህ ምንድን ነው የማደርገው? በሽታ በሆዴ በሽታ አለ አለው። ኢዛ ነዘለ ከዛ በኋላ ምን አለው አህመድ? አንተ የወንድሜ ልጅ አለው፣ ኢዛ ነዘለ ቢከ ሸይ ፈላ ተሽኩሁ ኢላ መክሉቅ ምስለክ። አንተ በሽታ ከመጣብህ፣ ድህነት ከመጣብህ፣ ችግር ከመጣ እንዳንተ ሰው ሄደህ እንደዚህ ሆኜ አትበል አለው። ላ የቅድሩ ዓላ ደፍዕ ምስለሁ ዐን ነፍሲሂ። አንተ ሄደህ ሆዴን አመመኝ፣ ገንዘብ አጣሁ፣ ድሃ ሆንኩ ምናምን ምናምን ብለህ ችግር የምታካፍለው እሱ ራሱ አሁን የወረደበት ችግር ቢወርድበት መፍትሄ ሊያገኝበት አይችልም አላህ ካላመጣለት። ስለዚህ ወላኪን እሽኩ ሊመን ብተላከ ቢሂ፣ ያ በሽታውና ችግሩ ያወረደብህ ጌታ ወደ እሱ ጠጋ ብለህ እሱን አማክር እንጂ ወደ እኔ መጥተህ ወደ ቆረጠኝ የምትለኝ ምን ላደርግህ ነው? ይህ ነገር እባክህ ተው አለው። ቀናም ምክንያቱም አንድ ሰው ያንተን በሽታ ሊያድን የሚችል ሰው የለም አለ። ቀጥሎ ምን አለው? ያ እብኒ አኺ አለው፣ የወንድም ልጅ ስማ አለው። ወላሂ አለው እኔ እሕዳ ዐይነይ ሃተይ፣ አንዲት ከሁለት ዐይኔ አንዷ ዐይኔ ማ ኡብሲሩ ቢሃ ምን አርባኢነ ሰና፣ ይህችን ቀኝ ዐይኔ እውር ሆነች ከአርባ ዓመት በፊት ነው። አርባ ዓመት በዚህ በቀኝ ዐይኔ አላየም። ተማም ወማ አኽበርቱ ምርአቲ ቢዛሊከ ወላ አሐድ ምን አህሊ አበደን፣ ሚስቴ እንኳን አታቅም አለ። እንኳን ሌላ ሚስቴን እንኳን አታቅም፣ ዐይኔ ጥሩ መሆኑን ብቻ ነው የምታውቀው። ልጆቼ በሙሉ ዐይኔ ጥሩ መሆኑን ነው የሚያውቁ። እኔ ግን የማየው አንድ አይን ብቻ ነው። በአንድ አይን ግን እውር ነው አንድ አይኔ። ለምን ነግራታለሁ? ለምን ለሰው ነግራለሁ? አላህ ነው የወሰደው። ኸላስ አልሐምዱሊላህ ብዬ አርባ ዓመት ወላሂ ሚስቴ ማታቅም አለ። ሱብሓነላህ አልዓዚም። ማን ይችላል ይህ ነገር? ትንሽ እሾህ ብትወጋን ሄደን በቃ ከሰው ጋር ነው የምንጮኸው። እና ይገርማል፣ ይገርማል በጣም ስለ ሰብር። ታውቃላችሁ አንተር አንተር የሚባለው ታላቁ በአረብ ሀገሮች የታወቀ ከሺህ ዓመት የነበረው አልአንተር አንተራ፣ ያኒ ጎበዝ ኃይለኛ ማለት ነው። አንተራ አይደለም አልአንተራ የሚባል አንድ ትልቅ እንትን ነበር፣ ማንም ሰው የማይችለው። አሁን አንድ ሰው መጣና ጠየቀው። ያ አንተራ አለው፣ ነዓም መስር ፊ ሸጃዓቲከ ወአንተ ተግሊቡ ሪጃል፣ ምንድን ነው ያንተ ድፍረት ያንተ ጅግንነት ምስጢሩ ምንድን ነው? ማንም ሰው መጥቶ አያሸንፍህም፣ ሁሉ ጊዜ እንዳሸነፍክ ነው። ምስጢሩ ምንድን ነው ብሎ ነገረው። ፈቃለ አንተራ፣ ተመልከቱ መልስ። አንተራ ምን አለው? በጉልበት እንዳይመስልህ፣ ቦዲ ቢልዲን እንደዚህ እንዳይመስልህ፣ ወይም በቁመቴ እንዳይመስልህ፣ ወይም በውፍረቴ እንዳይመስልህ አለው። ጠይ ምንድን ነው? የቁል ባዕ እስቡዐክ ፊ ፈሚ ወኹድ እስበዒ ፊ ፈሚክ። ይህን መልስልህ አለ፣ ጣትህ ጥርሴ ውስጥ አስገባው፣ የእኔ ጣት ደግሞ አንተ ጥርስ ላስገባውና ንከሰኝ ልነክስህ አለው። እሺ ያለና ያ ሰው በአንተራ አፍ አስገባው ጣቱ አንተራ ደግሞ በዛ አፍ አስገባውና ሁለቱም አንዱ አንዱን ይነክሳል طيب وعض كل واحد منهما ايان ሁለታቸው ባላቸው ቁዋ ያ የወንዱን ጣት የረከሰ ነው فصاح الرجل يا سوي وطياقيو وله مثلاتهم عنترا نكسوا هذا اللب يا دمو عنترا نيا نكسنو فصاح الرجل من الألم ولم يصبر سبرانا درقمنا وله فأخرج له عنترا إصبعه كذا سيار سيجعه الجن لك قلت ما نكنو وقال عنترا بهذا غلبت الأبطال بالذهن وسنت جقنو تشاش النفوت بالذهن من دون بالذهن بصبر نوالي فلنقو النقر بمتائني بصبر نو مكتو بصبر نو مكبلو سلزي أنت الجنس نكسه عند السكن من كوان صبرات أنا قل يا نكسكين زمالكو يا ممت لك صبرات الركوالي سبحان الله إن يهنقر يهن تاريك يسمى ما سو منا للاقوا الدنيا ومنا له استينا له أنت إجيه بترسي أسقبا إني بمو إجيه بترسي أسقبا ولتاشي نكاكسا له يعني طلب له هو أرقو إر يعني ينكسا تشنفوا على له إش يعني تشنان له إجنان له أنت استشنان له أو إجنان له ولتاشو أندو بأندو ترسي تاتاشو أسقبا يا ينكسا يا ينكسا يا ينكسا ያይንክሰል ያኒ የፊታቸው ስር እስከሚገተር ሰብ ሰብ ሰብ አደረግና መጨረሻ አንዱ አልቻለምና ዋለ ከነጋናቸው ልጆች ዋለና ለቀሰ ሰውየው የሁለተኛ ምን አለ ወላሂ ያለው ብለህ አሁን ባትመረው አንድ ሰከንድ ቀርቶ ነበር እኔ ላል ለን ልጮህ ትንሽ ሰከንድ ቀርቶ ነበር ግን ቀደምከኝ ተሰን ተሸነካለ አንድ ሰከንድ ብትቆይ ኖሮ ይቀድምህ ነበር ውብዬ በቃ ቀድምህ ነበርና አትተሸነፈ ነበር ላኪን ቀደምከኝ አለው ገባችሁ ወንድሞች ይሄን ታሪክ ገባችሁ ነዓም والله ስለዚህ ያው ትንሽ ሰብር አለማረግ ብዙ ነገር ያልፈብሃል በሰብር والله ተራራ ተፈርሳለህ በሰብር يعني ما شاء الله አርበድ ብትቆስብ يعني ትቃወማለህ በሰብር ሁሉ ነገር ሊደረግ ይችላል ማለት ነው ይሄ አንደኛው ነው እንግዲህ ከዛም ከዛም ምለው ነው طيب ወደ ሌላ ላስገባችሁ ወንድሞች ሐምል الاخره አንድ ሰው ሐሳቡ ጭንቀቱ ያኒ ሁሉ ጊዜ የሚያስበት የአኺራ ነገር ከሆነ የዱንያ ነገር አላህ Subhanahu ወተዓላ ያስተካክልለታል لكن همو غمو حسابو چنقتو يا الدنيا بቻ ከሆነ ደሞ በአዱንيا አያርፍም እንደ ተጨነቀ እንደዚህ ነው የሚኖረው ያኺራ ግን አጥፍቷል እሺ حسابو ገብታቸዋል ወንድሞች አንድ ሰው አለ حسابو በሙሉ ጭንቀቱ የሚያስበውና በጣም ትንን የሚቸገረው ያኺራ ጉዳይ ነው የሚያሳስበው ይሄ ነገር አሉ አላህ Subhanahu ወተዓላ ያኺራ ነገር አስተካክሎ የዱንያ ነገር ደሞ ያስተካክለታል አለ ላኪን ጭንቀቱ ሐሙ ሐሳቡ የዱንያ ነገር በየት ገንዘብ አገኘሁ ፎቅ መቼ ሰራሁ መኪና መቼ ገዛሁ ምናምን ይሄን ሐሳብ ካለው ደሞ መጀመሪያ በአዱንያ አይቀናው ሁሉ ጊዜ ደሃ ሆኖ ነው የሚኖረው ሁለተኛ አኺራ ደሞ ይጠፋል አለ يقول من اصبح والاخره همه جمع الله شمله وجعل غناه في قلبه የሱ ሀብት በልቡ ያርግለታል ያኺራ ብቻ ካሰበ ልቡ ሀብታም ይሆናል ወአተተ ዱንያ ራግማ يعني አዱንያ ደሞ አፍንጫዋ በመሬት ላይ የጎተተች አዱንያ ትመጣለች ለሱ ومن اصبح والدنيا همه لكن አዱንያ ብቻ ከሆነ ሐሳቡ በምን ሀብታም ሆንኩ በምን ገንዘብ ሰበሰብኩ ምናምን ምናምን ከሆነ فرق الله عليه شمله በቃ ልቡና አሞረው ብትንትንትን ያደርገውና በሐሳብ በጭንቀት በቃ ሳልስከም ይሆን ድረስ ይሆናል وجعل فقره بين عينيه በሁለት አይኑ መካከል ድህነቱ እዛ ያስቀምጣል አላህና የፈለገውን ገንዘብ ያገኝ ገና ነኝ የለኝም የፈለገውን ጸጋ ቢሰጠው አላህ ሱብሃነሁ ተላ ሀብት ቢሰጠው ነው ምን ያን ጤና ቢሰጠው ገድ አይለኝም ምናምን እሚል ያደርገዋል እሺ ወለም ያቲህ ሚነ الدنيا الا ما كتبه الله له ደሞ የለፋ ቢለፋ አላህ የከተበለት ብቻ ነው የሚመጣው طيب አሁን ይሄን አርእስት በማድረግ በጣም የሚገርም ነገር ቀሳ ልነግራችሁ ነው تقول مرأة عندت سيتوج ايه النجر بدن بسموت بل وندوج بدن بسموت اعتادت ان تفوت ان تفوت صلاة الفجر ايه سيت صلاة الفجر اسلفاتك كل جزيلة سنت امت صلاة الفجر نجري عند سو صلاة الفجر كلا نلفبات لما صلاة ما عندت يلفبتال سلازي صلاة الفجر اسلفاتك ايه سيت وذات يوم فاتتها الصلاة رغما عنها تجدى ان كلف وسدباتنا صلاة الفجر اسلفت عندك شعرت بحرقة لبوا تقاتل تنددت ازنت صلاة الفجر سلالفبات تألمت يعني بتقام تسكأيت اعتصرها الهم حساب شنكت بتشهونت تمام كذبها لا من عليه قررت الزجزي بكى شيطانا لما بشك سونتوان لما قدهت بلا انديت فجر تسلف يعنش بلا لسونتوان بلا درقات سونتوان لتكات قفر لغتنا عزمت على ملازمة سجادتها طوال اليوم فجر هذا اللي ميلف البات تنسك ودوع درقات سنة الفجر سجدت حياة أردت سأت كماتا كنجي فجر بسجاد وهنا دعاء ترغالنج تلقسانج سجدانج تسبيح ترغالنج تلقسانج دعاء ترغالنج كسجاد وا بقى كسات تلك كانوا بمول قويش معناتنا اهون بالوا اذا سجاد تتوات فجر فجر كسجدت ولا اذا سجاد سجادة اذا تتوات ولا سرح يدي ذهب زوجها الى العمل وراءها عاكفة في الصلاة نبس لا تطوات نهدي شيء وبعد عودته كانت لا تزال في مكانها زهر سمتها سيتوا بزه سجاد هنا يلقسج يسجدج بقى زهر مالت انبيالتشو ذاك تبكي تتضرع ودى الله اجوان يزرقاج بتقام تلقسانيج አሁን ዙሁር መጣና በቃ መሰውን በልቶ እንደዚህ ቀይሉና ምትባላ ቀይሉና ምትባላልሽ 10 ደቂቃ 15 ደቂቃ ነቢያችን ይተኙ ነበር ቀን እና ሄደና ሰውየው ተኛና ተነሳ وبعد استيقاظه كانت زوجته في مكانها እንደገና ሚስቱ እዛ ሲጃዳ እየሰገደች ያለቀሰች ደሞ አገኛል طيب በጣም ትፈራለችና ለአላህ اللهم ያለች ነች أهون عاد إليها بعد صلاة المغرب كصلاة المغرب المتملسة وانطلق مباشرة إليها كتا قبته ودسوا قبه تمام يقبلها ويضمها الكفار قلن بسمات من أمبك أندش مش من أمسلات وهو يهتف كذا مقرب تملكته واندموج كفجر جمره እስከመቅሪብ ድረስ ከስጃዷ ሳትለቅ ታለቅሳለች ሰግዳለች እንደዚህ ሲያት መቅሪብ ሲመጣ በስጃዷ ሲያገኛት ሩዕብ ገባው በልቡ ፍራቻ ገባው በጣም ተንቀጠቀጠና ምን አላት እቅፍ አርጎ ሳም አርጎ ምን አላት والله لن اعود اليها والله لن اعود اليها እንዴ እሷ ፈጅር ስለለፈባት ነው የምታረቅሰውና ዱዓ የምታረገው እሱ ወደ ሌላ ተረጎመውና የልብ ነገር ወጣ ማለ እኔ ምስቲያናት والله ካሁን በኋላ ወደሷ አልሄድም ካሁን በኋላ አልመንሳት አልሄድም ካሁን በኋላ አልፈልጋትም ይላል ሴትዋ ተገረመች ምንድነው የሚለው አለች كان زوجها يهبانيه قد خطب امراه اخرى እና ሌላ ሴት ለማግባት በዛ ቀን ሊያገባትና ንካህ ሊያስሩ ተብሎ ነበር لكن مستو كسجاد وسجاد هنا ستارك سنة دعاء ستارك أنهم بمنسيات لأنه ما يكون دعاء متارك ويرقى مجنو فرع الله بل برعب أسقبنا السؤال على وكتم هنا قال والله الفنقاتم على قباتم وده السؤال هيدن بلوش وهنا أكفوس السمات مستو تدنك أجل. وفي ذلك اليوم كان ينوي عقد قرانها بها وحين رأى حقة زوجته مستوبت أبس تقتلنا ستالكس السيايات التي لم يدري ما سببها لمن بمتقتل على الوقم لكسوا سنة النفرباتنا السجن من دلو انقذي للا سيف الماغباتي سنة وقت لالله دعايا درقش يرقمش نبلو بلبنا وبتأنفرش قباب مثلنا ظن أنها تتحسر على قرب زواجها عليها فرق قلبه لبوبة أم تركسنا وحنف ماني والله أنا لا أتزوج عليك بعد اليوم حتى أموت أهون يجي لقبات يفنك وتزارع نكحنا لا سر نبر توكوت بكا يانش نازن يانش نتن سلايو توكوت كهم بهالا اسكم موت عند سيت على قبا مالي نجي تواتاكم السواء صلاة نبر الناس نكسات لكن الله سبحانه وتعالى أخيراً سلك النبج أخيراً حسابه بأخيراً بتشاس لهنا يا الدنيا نقر السواسة تسد أستكى كلنات مستساء قباء أبرو إسكالة متاجو قيوم عليهم يا جماعة إلي نقر يتكستو تعمركون والله لجيتوا أكواتاكم كهم بحالة أقبتوا بتاكوكو ررررت النبر جنا سايمت أوري وسات سماجن الله برون زك الله ماتنو سبحان الله النجار لنجارات شون نبش بيتوب يا تجني نجار بيتوب يا بعد بقت أرنو عند جبرينو برو أنترو بريو تسرقبت بريو برينا برو طول برينا سرقبت يعيش متوسق الر سرقبت لنا السنة جبريو بتعمل زلنا أراتها مستكنا اللفي تسفى قررته أهون نجري بغيتر بري مالات حتنو نبرتنو أهون بمسجد قبالنا عند الشيخ مسجد هونو علمي ست نبر سوچو مسجد ملت بلو إزا علمي يسمو نبر يشيخون علمو سويهو إزا علمي يسمى يتسوى السووت بزا بعلمي يتسوى السووت مهكل نووستيالو أهون عنك الشوص لي سايك اندزي على منم سميت اندزي من هلالو أنت نهالو لا الله كنو أنت نهالو أنت نهالو بري وستكو أنت نهالو أباك بري نملس اللي لا الله كنو يا ربي أنت نو بري وستكو ما نوستو عالنقذي أنت باتفلق نرو بري عيت أفهم نبار أنت نهالو أنت نهالو بري وستكو أنت نهالو ألنا أهون بريو يسرقو إزا كوش بنا مرنا بدك لنا إنه بريو يسرقو إكرتار قلي يارنا تنسى شيخو من دلو عالي إنه بريو يسرقو تنينو إنتي من دلو انتلو عالي إنه مال الله نوم بزيها الكتالي أنت نهالو يا لا الله نوم الله نومو بدك أرقو سويون أقلتونا هيدو بريون مجلس اللتي بلال يا جماعة توكلوا على الله سيكون الله معكم نتوكل كني جمرو إني راسين إيا مكر كنا هون من يتوكل على الله كفاه بكى الله يبكى حال بكى نزي سنزي همه أخيراي هونو يا الدنيا نقر الله استكاكلنا تاني يمنو بيت عم تككلنا ونتي هون نقرنو يشي يهون تاني نقر ወደ ሶስተኛ ልሰራችሁ ወንድሞች እንዴት አፈር ወሰላችሁ ይን የዑለማዎቹ ታሪክና የፍላስፎዎቹ ታሪክ ወይም የተከሰተው ነገር ነው እነቴ ነው ይሄን ለማግኘት ስንት መጽሐፍ ነው አንብቤ የማገኘው እነዚህ ነገሮች አሁን ወደ ሶስተኛ ልሰራችሁ ላ ትጀምድ ነፍሰከ في شيء አንተ ባንድ ነገር ፍሪዝ አትሁን የሚለው አባባል ከኔ ጋር ተመልከቱ ባንድ ነገር ፍሪዝ አትሁን بكا ينو بلا ابنهم بمولو سو سنتر مجاوة بفيت هيدا انت بعند نظر تجمده وين فريز هنا በቃ ጭንቅላትን በዛ አስረት ትኖራለ ያ አይነት ሰው እነት የሮ ወደፊት እርምጃ አይሄድም يقول አንዱ ምናለ كنت افكر ذات يوم في حيوان في حيوان فيل الفيل اني سلازهون عند كان عند زهون ايهونا بس واسد نبر عليه تلك زهون عليه وفجاه استوقفتني فكره حيرتني وهي حقيقه ان هذه المخلوقات الضخمه عند زهون يمثلوا تلك فطره قد تم تقييدها في حديقه الحيوانات كان قال لك عند زهون ايه ذا تلو زو زو ما يبالو يا السساوچ مسبسبوبت منو ما يبالو بامرنيا زو زو بامرنيا لو اندي اشي باند زو لو ذا هدنا تلك زهون تلك زهون باند تنش بمد اغرو اسروتنا اذا قومو በቃ ለስንት ወር ለስንት አመት እዛ ቆሞ አየው طيب فليس هناك سلاسل زهون بيت عند بيت افرسو مهد تلك اسسا ነው የታሰረው ግን በአንድ ትንሽ ገመድ እግሩ አሰሩትና ከዛ አይንቀሳቀስም በዛ يقول ليس هناك سلاسل بسنسلت بتلك ገመድ አልታሰረም በአንድ ብቻ አሰሩ ولا اقف نعم ولا اقفاس كل فم يلوم كان من الملاحظ جدا ان الفيل يستطيع وببساطه ان يتحرر من قيده نيامنا امنا سايو زهون سايو ان كان يچن جمد بيتن سبابره يموت حيلو يالو لكن بتنش جمد تاسرو اذا قوت بلا ايهو تالي طيب يقول لكنه لسبب ما لا يقدم على ذلك من جنوي زهون يتشن جمد بتسول هيك يتشن من دي بيه ياسبكو شهدت مدرب الفيل يو زو يزو وانو تنو اغنيه زبنيا زون يميت أبك يالو زبنيا اغنيه تنى ايكو تالي لما تقف هذه الحيوانات الضخمة مكانها ولا تقوم بأي محاولة للهروب انديت هالكوب زهون أسر سو قدل يمي رغطولي هدي ميتشل باعند التنش قمدي أسراتشوف لمن قمدون بتسوى هدم من دنو مستيرو بيت ايكو تالي أجاب المدرب حينما كانت هذه الحيوانات يتش زهون يمتايو يزهون يمتايو علي اندسو مساسلو نبر علي አንበሳ አለ ዝሆን አለ በቃ ባንድ ገመድ እግራቸው አስረን እዛ በቃ ከዙ አይወጣ ማለት ታቃለህ ምስጢሩ ምንድነው አለው يقول هذه الحيوانات الضخمه حديثه الولاده لما كانت ينزهون سيولد ነው ያመጣ ነው ገና ከናቱ ማህፀን ሲወጣ እዚህ ያመጣ ነው አለ እና እዚህ አደገና ትንሽ ካደገ በኋላ በዚህ ህዝብ ገመድ አርገን እግሩ አስር ነው አለ وكانت اصغر بكثير مما هي عليه يزهون اهون ادجه ياو مجمر ياجس الناسرو بزيش جمد ادغن اغرو اثر نو عليه كنا نستخدم لها نفس حجم القيد هو نفسه بجمدو بحصانته اثر نو عليه وكانت هذه القيود في ذلك العمر يا اي جمد لذا ادمي يمسنا ما نبر لمثال ህፃን የስምንት አመት የስድስት አመት ህፃን ባንድ አኔ ቀጭን ገመድ አርገው ካሰርከው ሊሄድ አይችልም ህፃን ነው አይደለም እንዴ ዝሆኑ ደግሞ ህፃን በነበረበት ጊዜ በዚህ ገመድ አስር ነው አለ እና በዛ ጊዜ ካነት ካፊያ ለተቅይድها የዝሆን ለማሰር ያቺ ገመድ ያኔ በቂ ነበረች አለ وتكبر هذه الحيوانات معتقدة انها لا تزال غير قادرة على فك القيود يهي زهون بزي جمد سلادجي بچنقلات ياسقمطو مندنو بزي جمد يتاسركو لمشش وين لمشود وين لمهد አልችልም يميل بچنقلاتو ياسقمطي انداددجي رساو حيل اندچمره رساو خلاص يجمد ታሰርኩ አደብ ማድረግ አለብኝ ብሎ በዛ ገመድ ታስሮ አደገ። ላኪን ገመዱ በጥሶ እንደሚሄድ በጭንቅላቱ አልመጣም፣ ፍሪዝ ሆነ። እዛ يقول وتكبر هذه الحيوانات معتقدة أنها لا تزال غير قادرة على فك القيود والتحرر منها بل تظل على اعتقاد بچنك الله تسكمت أو يزهن يهجمد نو يازن بلو يعني كدق بهالا يهجمد يعني قرطة المهر مهنن بچنك الله تعالى متاو أن الحبل لا يزال يقيدها يهجمد اسكهن درس السنو ياسر يميل بچنك الله تسكمت ولذلك هي لا تحاول ابدا ان تتحرر منه الذي انت انسسا بچنقلات ومدنا اسبابات يغمد نو يازن يغمد بزي غمد يتاسره لمهد ايتشلم يميلو بچنقلات سلاسكمته منن ايمكرم غمدون بتسو لمهد ايمكرم عليه كنت مندهشن جدا بتام تدنقوا على سويو هذه الحيوانات التي تملك القوه لرفع اوزان سنت تن سنت كيلوغرام تشكمو لمهد يمتشل زهن يتشن جمد لمبتس هكاتو لا اقاتو اقاتو عدلم بچنقلاطو ياسقمتو يه جمد ياسرن يهن بتسهل التهدا تتشلم يميلو بچنقلاطو ياسقمته وببساطه ان تتحرر من قيودها لكنها اعتقدت انها لم تستطيع فعلقت مكانها كحيوان الفيل يه زهون يتبالو بچنقلاطو ياسقمتو ستت يهونو فلسفنا وداو الكثير منا الى لهون انيا دمو بسولج بزو سوتش حلو يعني يقولون يمضون في الحياه معلقين بقاعده مفادها اننا لا نستطيع سنت سوتش حلو ياو عند غزي باند نجر بقى استك هونو يهن بتشالو بزي نو منرو انجي ودفيت مهد اهلكم لوط اياقوم ارمجا مهد اياقوم ياقي يهنو نوراي بلو بزان تنكالي ودفيت لمرامد ايتشلن يقول لا نستطيع ان ننجز او نغير شيئا وذلك ببساطه لاننا نعتقد اننا عاجزون بچنكلات ياسكمتو يسويو انيتشلن انديت كزي ملك اتشالان يميلو فلسفنا كنتو نو او اننا حاولنا ذات يوم ولم نفلح እንዴ ለኮርኩትኩ በጻመት የመከረው ትልቅ ከሆነ ደግሞ እንደዚህ ሆነ ገባችሁ ቅሳ ወንድማች ገባችሁ እንደዚህ አይነት ሰዎች አሉ ወደፊት የማይራመዱ በቃ ፍሪዝ ሆኖ አስተሳሰባቸው ከዚህ መሄድ ያቀታል ከባድ ነው ከዚህ ለውጥ ሊመጣ አይችልም እንዴ ለኮርኩትኩ አሁንም እኮ ይያሉ በህይወታቸው ለውጥ የማያመጡ ሰዎች አሉ እንደዚህ ሆኖ አለ ይህን ከገባችሁ ኢንሻአላህ درس ሲጨርስ ንገሩኝ እስቲ አልገባችሁ ካላችሁ طيب ወደ አራተኛው ልሰዳችሁ ወንድሞች قصة مضحكة لكن عجيبة የምታስቅ ነገርች ይችን አሁን ነግራችሁ قصة ولكن በጣም የምትገርም ነች يحكي بأن رجلا كان خائفا على زوجته تملكته بالنا مستنو ناتشو አሁን ባልየው مستيكو جروا تنش يتقنبتان يعني بزوء التسمام بلو بتقام يتشكر نبار يقير أن رجلا كان خائفا على زوجته بأنها لا تسمع جيدا ستنا قرأت بتقرطروا التسمام جروا بتقام تني لاتان كبدباتان منامن بلو يهن أين تحساب نبارو الشي كان يقال لاتشو طيب فقرر بأن يعرضها على طبيب اخصائي بعند تلك كونسنتالتي ونو دكتور يجورو دكتور ودزال وسدات بقى بزي انت وسمي لكن من عليه ودو تلك كونسنتات كمو سدي بفيد ازي قربتاتشن عندو يفاميلي انتن دكتور عليه يأسرة أسرة فاميلي دكتور انبالال عدلم ودزال وسداتنا السو تشيكارغو وندمو السو ينقرن ودية استشاري ودية كونسنتال ندمو وسدات እሱን ይነግረኛውና ከዛ ወደ ትልቅ ዶክተር ልወስዳት ነኝ ብሎ በዚህ ወሰነ። አሁን ወደ ዶክተሩ ሄደ። ትንሽ ዶክተር ወደዛ ሄደና ምን ነው ችግራ ነው والله ምስቴ ብዙ አትሰማም እና ሊጠይቀው ነው የሄደው ምስቱ ይዞ አልሄደም በቃ ኮንሰልት ለማድረግ ነው የሄደው እና ምስቴ ብዙ አትሰማም ጆሮዋ ትንሽ ምሽክል አለ አታላ አሁን ዶክተሩ ምን አለው ወደ ዶክተር ከመሄደ በፊት አንድ መንገድ አለ ጆሮዋ ምን አይነት በሽታ እንዳላት ተሰማለች አትሰማም አንድ መለኪያ ንስጥህ አንድ መስፈሪያ ንስጥህና በዚህ መርመራት ከዛ በኋላ ጆሮዋ አንድ ትልቅ ችግር እንዳላትና እንደሌላ ታቃለህ አለው ምንድነው አለው ተመርከቱ ከኔ ጋር ወንድሞች يقول منالو مجمل اكنالو قف يعني بان يقف الزوج على بعد 40 قدما 40 فيت 4 فيت رقه ان نغغر تناغرات كذا ويتحدث معها بصوت طبيعي نورمال ان نغغر 4 فيت كسوا رقه ان نغغر تناغراتنا اذا استجابت لك يعني كملسك طرو نو جروه طرو نو منم يبشتا يلو كملسك اقترب 30 تنش 10 اقدله 30 في ترقه اناغراتالو كسمك انجري تنش يجروه تنش نو شجريانا تنق ادلم كسمك بين 20 فيت بتا قربلو دفيت اهونم كسمك تنش جروه አንድ ችግር አለባት ግን እንትን ነው ደህና ነው አሁን ካልሰማሽ ግን 20 ፊት ርቀ ካልሰማሽ ወደ እሱ አቅርብና 10 ፊት ብቻ ርቀ አነጋግራት አለ ከዛ በኋላ ከሰማሽ አለ ችግር አለባት ወደ ዶክተር ትወስዳት አለ ካልሰማሽ ማለት ነው ከሰማሽ ደግሞ በርዱ ችግር አለ እና ከ40 ፊት ወደ 10 ፊት አጎደለው ማለት እየቀረብክ እየቀረብክ እየቀረብክ አነጋግራታለሁ وفي المساء دخل البيت አሁን ሰውየው ልክ ዶክተር በሰጠው ወደ ቤት ሄደና ሚስቱ አገኘ 40 ፊት ርቆ ያ ዘውጀቲ ምናምን አለ እሷ ምግብ ትሰራ ነበር ምግብ يعني ምግብ ለሱ እራት ትሰራ ነበርና ሚስቴ አላች የዛሬ ምግብ ምንድነው የምትሰሪው አላት 40 ፊት ርቆ እኮ ነው ዝም አለች አልመለሰችም እንግዲህ አትሰማው አለ فقال الان فرصه ساعمل على تطبيق كذا هنا እንግዲህ በቃ 40 ፊት ርቀ አልሰማችም አለ ከዛ 30 ፊት ርቆ ደሞ يا حبيبتي ماذا اعتدت لنا من الطعام على በርዱ አልሰማችም አልመለሰችም ማለት ነው ከዛ በኋላ እንግዲህ ልጅቷ በጣም ታማለች አለ አሁን 20 ፊት ብቻ ቀርቦ ያ حبيبتي ዛሬ እራት ምን እየሰራሽ ነው አለ በርዱ አልመለሰችም خلاص እንግዲህ አሁን ሴቷ በጣም ጆሮዋ እንደጸናና ጆሮዋ እንደተዘጋ አወቀ ትንሽ ቀረብ አለና 20 ፊት ብቻ ርቆ ያ حبيبتي የዛሬ እራት ምንድነው አላትና አልመለሰችም አሁን በጣም ግራ ገባው خلاص ጀሮዋ እንግዲህ ተዘጋለ ስትመጨረሻ ለመኩራት ብሎ 10 ፊት ስንት ነው 10 ፊት ስንት ሜትር ነው ወንድሞች 10 ፊት ቀርቦ ስንት ሜትር ይመጣል 10 ፊት ወንድሞች 10 ፊት 2 ሜትር እሺ 2 ሜትር ነው 2 ሜትር ራቅ ብሎ ቀርቦ ማለት ነው حبيبتي زوجتي يا لك ምንድነው ዛሬ እራት የምትሰሪው አላት አልመለሰች እሺ አሁን 10ኛው ሲደርስ ثم دخل المطبخ ووقف خلفها وكرر نفس السؤال አሁን ዘምሪ ማድበት ገባና يا حبيبتي ماذا اعتدت لنا من الطعام ምንድነው እራት የምትሰሪው አላት فقالت له يا حبيبي انا اجيبك للمره الخامسه አምስተኛ ጊዜ እኮ ነው መልስልህ ያለው አትሰማም እንዴ አንተ አሁን አምስተኛ ጊዜ እየመለስኩልህ ደጃጅ ነው እንት ነው የሚሰራው ያኒ ዶሮ ፍርም ውስጥ አስገብቼ የቆላው ነው እንደዚህ ዶሮ ነው ማበላ እንዴ አምስተኛ ጊዜ እኮ ነው መልስኩልህ አለችው አሁን ምን ሆነ ነገሩ ان المشكله ليس مع الزوجه المشكله معه هو እና የጆሮ ችግሩ በሱ አይደለም ያለው የጆሮ ችግር በሱ ነው ያለው አለሙ ምን አለ መጨረሻ ان المشكله ليست مع الاخرين احيانا አንዳንድ ጊዜ አንዳንድ ሰዎች ችግሩ ከሰው ጋር ያለው ይመስላቸዋል ለካ ችግሩ ከነሱ ነው ያለው ራሱ والله العظيم تلكت مرتنوي هجر انت زين بلا مستين دزهنيت مستين دزهنيت مستين دزسته تارغالش زال لك ستتو كانت غانه يالو سويو جروات تزقتوان اتسما مش انمنا من يامه خمس غزي اسوا سينغرا خمس غزي تملسنا اسوا يسما منبر اذا بروبلم كسو غانه يالو انجي كسو ادلم يمن تمارا يالو ይህን ተማረና በጣም እሱ ጆሮውን ሊያስተካክል ወደ ኮንሳልታንት ዶክተር ሄደ ራሱ ምስቱ በጣም ጤናማ ነች እሱ ራሱ ወደ ዶክተር መሄድ ጀመራሉ አላሁ አክበር طيب ወደ አምስተኛው ልወሰዳችሁ አሁን አምስተኛው ምን ይላል መሰላችሁ በጣም ደስ የሚል ነው አምስተኛው قرأوا አምስተኛው ፈትዋ ምን ይላል መሰለህ እንትኑ አርእስቱ ፈትዋ ይባላል ፈትዋ ፈትዋ ታቀላጭ ጥያቄ ይድን ጥያቄ ጠይቀ መልስ የሚሰጥ ፈትዋ ይባላል قرأ واحد فتوى አንዱ እኮ ነው ፈትዋ አነበበ ምን አለ እንትኑ ሄደና ገበያ ሲሄድ እዚህ የስጋ ገበያ ሲሄድ من ايزا لحم الخنزير ذبح حلال بحلال يتربه يا خنزير سقا تصفو قلنا ما شاء الله ما شاء الله بحلال يتربه خنزير جزنا وسدوا كان قال لك شاف لحم الخنزير ذبح حلال قلنا ما شاء الله حلال هو بنو وسد عليه فتعجب واكل حلال بلو كذا خنزير انتنو يا سما سغا بلا واكل فذهب الى واحده اهون كتقبوا فلا ودا عندي سيتا دار هدي ما ودا سيتا دار هدينا فدخل عليها اهون جبنا كسوا غا غنيت ليارغنو سيغبا فوجدها زوجته ان سيغبا لكايتشي سيتا داري هنا يالچو مستو هنا اغنيت فقال عجبا اينما ذهبت اجد كله حلال فجامعها فذهب الى بيتهما انت بيتكبت حلال حلال مما غنيو مستينش او بيني بلو سغن يثرجو جمع ادرجو يزوات ود بيت هدي يبارال دباچو تاريخو سبحان الله العظيم كله يما هون نغرنو خنزير ان شاء الله بمتو شي بسم الله بتعدو خنزير خنزير ما نجس نو يجي دمو بس تجربة هنا يعني ستادار هنا ستسرا يعني زينة ستارة قاقنياتنا اندي حلال كوني جيني مستكوني انجري بهيت كوبت حلال بيتشانو ميقات بجبنو مستون جماعة درقوزة اند ستادار نو جماعة درقات قل لسو حلال نج كزو هلا ايزوات حدي بالال فلوش نو ونموش ምን እንደበለው ሰውየው ማን ነው ደደብ ነው እስተበለው ታንተ እናንተ ስም ስትስቱ ምን እንደበለው ደደብ ነው ረከደደብ ሱፐር ደደብ ነው እንጂ ሰውየው ስትሸረሙት ያገኘሃት ሚስት ሐላል ነች ብለህ ዘህ ተደረለህ እንዴ ሱብሃንአላህ አልዓዚም እሺ ይሄን አምስተኛ ነበር ስድስተኛው ረጋበል የሚለው አርእስት ነው ረጋበል ተሐና ቾኳቱን እሺ ሊንኮል ፕሬዚደንት ሊንኮል የማን ነው የአሜሪካ ድሮ የአሜሪካ ፕሬዚደንት የነበረው ነው እና በጣም ረጋ ያለ ሰው ነበር አሉ አይቾኩልም እና አንድ ነገር ሲያደርግ ሺ ጊዜ አስቦ ነው የሚያደርገው አለ اهون عنده طيقه قال له يا رئيس لو نعم انت ትጥዩ ፍል መሽ ያለው ስትሄድ ቀስ ብለህ ነው የምትሄደው አለው فقال الرئيس نعم امشي ببطء ولكن لم امشي خطوه الى الوراء الله اكبر نعم كل اللي زينك قص بيه ነው የምሄደው ግን አንድ ቀን አንዲት እርምጃ ወደ በስተጀርባ ሄጃላቅ ማለት ምን ይበላቸው አንዱቦች እንግዲህ እስቲ ወነቴ ነው አሁን የምናቸው ነገር ኮሜንት ልሰጣቸው ነው በጣም አጥጋቢ እንትን ናቸው እና ሊንኮን ምን አለው አው ቾኮል በመቾኮል ተፈጠን ቢ አልሄድም ቀስ ቢ ነው የምሄደው ግን በህይወቴ አንዲት እርምጃ ወደ ኋላ ተመልሻላቅ ማለት ምን ማለት ነው ወንድሞች መሰላችሁ ፈጠን ፈጠን ነው የሚቾኩሉ እየወደቁ እየተነሱ ወደ ኋላ ወደ ቀኝ ወደ ግራ ይሄዱ ነው የሚሄዱ አለ እኔ ግን ቀስ ቢ በሄድም አንዲት እርምጃ እንኳን ወደ በስተጀርባ ወደ ኋላ ተመልሻላቅ ወተት ቢ ያላቅም ፍዝዝ ቢ ያላቅም አለው እሺ ስድስተኛው እንግዲህ የመጨረሻው ልበለው ወይስ ከተል ስድስተኛው ኢብኑ القይም የሚባለው ትልቁ ዓለም ትልቁ በቃ በዚህ በአሁን ያለነው ሴንቸሪ እንዲያውም ላለፉት 7 ሴንቸሪ ታላቁ ዓለም የእስልምና ፍልስፍና የተባለው ኢብኑ القይም ነው ኢብኑ القይም ምን ይላል መሰላችሁ በደንብ ስሙ እስቲ እኛን ያመለከተ ነው የኛን ድክመት የኢማን ድክመት ነው የሚያሳየው ምን አለ شيء طبيعي it is very normal عليه شيء طبيعي جدا بتام نورمال ነገር ነው ان يشتد العطش بالانسان عند سو بطمات وبوحات طمات وحات طمات درسبت تم نورمال ነው عليه ثم يحتدي الى الماء فيرتوي هون عند سو بتام وحاتنا በጥማት በጣም ሲሰቃይ ቆይቶ ውሃ አገኘና ጠጣ ረካ ይህ ኖርማል ነው አይደለም ደውልሞች ውሃ አላገኘህም ጠማ ትንሽ ተቸገር ውሃ አገኘህ ጠጣ ረካ this is very normal አለ وشيء طبيعي ليلا نورمال ደሞ ነገራቹ አለ شيء طبيعي جدا ان يشتد العطش بالانسان عند سو بتام የውሃ ጥማት ነገር ይመጣበትና ውሃ ይጠማል ثم لا يهتدي الى الماء فلجو فلجو فلجو وها على جنمنا فيموت بوها طمات يموتال and this is normal okay عليه يعني نورمال نو مكنياتهم وها كلا جني يموتال عليه وها كاجني دومو تويركان يدنال انذي هلتو نورمال ناتشو عليه كلاهما شيء طبيعي وفق القوانين يعني الله بسطو بعد الدنيا يسطو حقنا دم عند سو وها يتامن وها كاغني تطو يدنا ليركام وها كاغني دومو يموتال ايه بتام نورمال نو عليه ولكن عليه يقول لكن عليه بتام يميغرمو غن عليه ان يشتد العطش بالانسان عند سو بتام وها طماو وررو درقي وان يعرف الذي اصابه يودكبت يوها طمات مهونن ان اوقي ودموت اندقرب اوقي جبرو يوها طمات مهونن اوقي كذا بحالا وها اغني طماتن يميركو وها اغني ثم لا يذهب اليه كن وها امتتو التطام موتي هذا هو العجب عليه this is abnormal ይህ ነው ኖርማል ያልሆነ ነገር በጥማት በጣም ተሰቃየ እፊቱ ላይ ውሃ መጥቶለት ውሃው ጠጥቶ ከሞት አለመዳኑ ይህ ነው በጣም ጭቅላት የሚመታና የሚገርም ይህ ነው አለ ምን ለማለት ፈለገ ابن القيم መሰላችሁ من اعجب الاشياء عليه በጣም የሚገርመው ነገር ان تعرف الله الله ماننتنا ماننتنا وك اوك ثم لا تحبه الله منو جيتانو خلاقينو تينا ميسد بشتا ميسد يميادن حقتا ميادر دهاي ميادر ሁሉ ነገር የሚያደርግ መሆን አላህን አቀሃል አራፍተው ثم لا تحبه ግን አልወደድከው طيب ومن اعجب من هذا كزي يبلطه የሚያስገርም ነገር ግን الله خلقهم هون اوك جبه ودتكو شي ودتكو فطارن هون اوك ودتكو لكن لا تطيقه شي على النجر على درجن تلاله ان لم تعرفه ولا تحبه شيء طبيعي اللهم كان اوكنا سلالوك معسيا بالتارق نورمال نو اللهم انا اوك معسيا يدرغان مكنياتهم من نو الله من النتو من دنو آكم يما كسو معسيا بيادرق نورمال نو لكن اللهم اوك وده اما ان تعرفه ثم لا تحبه يعني اوكه على مودده وانجل نو كزاي بلت وانجل قل تحبه ولا تطيقه ان لم تعرفه لا تحبه شيء طبيعي اما ان تعرفه ثم لا تحبه يهبا سنوالي والشيء الاعجب ان تحبه وتعرفه ولكن لا تطيقه هذا من اعجب الاجابه لي من نو يتقلعچو انيانا انيان كون كنانتي اهون الله ما يقسوام نغيرو الله خلاقي فطاري تينا سچي من من من من من يما كسو الله وي يما كالما كافر نو اعوذ بالله كنيا اهون ازي يلاچو 200 سوش منامن الله يما كسو يلم بزي تسمانتنا اشي اوقنا اوكي الله يما يود سو الله كوكو بهرت يودو الله وين تطلو الله الله يما يود سو الله وي كنانتي الله اللهم ما يود سو يلم اذا اوقنا وددنا اسكذي درس نورمال نو لكن كنانت معصيه ما يدرك الله ابزانيو تشارج ابزانيو تشارجن بزو معصيه ما يدرك نو يهنو ميدنكو اوقكو وددكو اسكذي درس من النجر كجهنم باسركح من النجر كجنقتا يدنهم اوقكو وددكو የሱ ፍሬ ነው የምንፈልገው አሁን የማወቅና የመውደድ ፍሬ ታዘዝከው ይሄን አድርግ እሺ ይሄን አታድርግ እሺ ይቺን ነገር ሁላችን የጠፋንባት ይቺ ነገር ነች አላህን ወዳለሁ ማለት ቀላል ነው አላህን አውቃለሁ በመስ ስለሱ ስለ አስማ ወሲፋት ስለ ሩቡብየቱ ስለ ኸላቂነቱ ምናም ብዙ ልትናገር ትችላለህ كلبهم اوكو كذاب وهلا بتقام وددكو من فائدة اللو يهجر يالهن نجر كالفتس انك ينال ابن القيم كونو سنزي اندسو وهات انتو كتتا كداني it is normal وهات انتوت وها سلاكا كموتي يهن normal لو لكن وهات انتو افتنا وهايايي وهاوتتو على مدانو قل بطان مقرمو إحنا قرمو إنيا دمو الله ناوكن وددنو قل السويال النقر على مادرق بطان بطان مقرمو نقر يحنو إلال إنقدي استي إزيلا سكونا إزارة مرتاجيني مثلال كزام كزام يميلو مقبنو يستطوا جواهون أهون من فائدة ما قلنا لن إن ديهم كومنت أي فكر أنفلقن بيه نبار أرلم قل أهون يسطة واتشو سدست نقورو شامرة كمالو إنه ونتنو أسر نبار ياسك واتشو أرات للاق زي لاسان فاتشو مكناتو بلن أنت إدد لسد كنزي سدست أي تمس سدست نقريت أسك واتشو بهيوتي نتك أمباتشو يمتفلقو إنما ناتشو إن ديهتنو እስቲ የናንተ ጭማሪ ፈልጋለሁ ወላለው እሺ ይሄን ከማለት አለ ተመከቱ እየሰጠው በግጥም አርጎ فحفروا بئرين بليفتين عليه لا فحفروا بئرين بإبرتين ولتنلق كوري ወይም ደግሞ ጉድጓድ የውሃ ጉድጓድ ገጠር ሙሉ የሚጠጣበት የውሃ ጉድጓድ ሁለት ጉድጓድ ደመርፌ አርገህ ቆፈር ቢሉ ይቻላል ወንድሞች? አይቻልም። በአንድ መርፌ አድርገ ትላልቅ ጉድጓድ የውሃ ጉድጓድ ለመቆፈር ይቻላል በአንድ መርፌ? አንድ ሰዓት ሳትሄድ መርፌው ራሱ ይሰበራል። ስለዚህ ስንት ዓመት ሊያስፈልግ ነው? 100 ዓመት በአንድ መርፌ አድርገ እና ፈሐፍሩ ቢእረይኒ ቢኢብረተይኒ አለ ወገስሉ አብደይኒ ሐታ የሲራ አብየደይኒ። ሁለት ባሪያ ያሉ ጥቁር የሆኑ ሁለት ባሪያ ደግሞ ነጭ እስከሚሆኑ እጠባቸው ቢሉኝ፣ ሁለት መርፌ ሰጥተው ደግሞ ሁለት ትላልቅ ጉድጓድ ቆፍር ቢሉኝ። ወከንሱ አርድ ልሒጃዝ የአረብ ሀገሮች በሙሉ የመካ የመዲናና የአረብ መሬቶች ምድረ በዳ በሙሉ ከንሱ አርድ ልሒጃዝ ፊ የውምን ሸዲድ ልሀዋ ቢሊፈተይኒ። ይህ ጠቅላላ የአረብ ደዘርት ያለው ስንት መቶ ስንት ሺህ ኪሎ ሜትር የሆነው ስፋቱ እና በጣም ከባድ ንፋስ ባለበት። ለምንድን ነው ንፋስ የጠቀሰው? ምክንያቱም በምድረ በዳ ይህን ነገር ብትጠርግ ንፋስ መጥቶ ያበላሽብሃል፣ ይህን ነገር ብትጠርግ ንፋስ መጥቶ ያበላሽብሃል። እና ከባድ ንፋስ ያለበት ቀን በሁለት ሊፍ ምንድን ነው ታውቃላችሁ? ላባ የዶሮ ክንቲት እንለዋለን በትግርኛ። ምንድን ነው የሚባለው? የዶሮ ላባ። እሺ፣ በሁለት ላባ አድርገህ የአረብ ደዘርት ጠረገው ቢሉኝ፣ በሁለት መርፌ አድርገህ ሁለት ትላልቅ ጉድጓድ ያኔ ቆፍር ቢሉኝ፣ ሁለት ጥቁር ባሪያዎች አምጥቶ ነጭ እስከሚሆኑ እጠባቸው ቢሉኝ ይሻለኛል ይላል። ምን አን አቂፈ አላ ባቢ ዓብድን ምን ዒባድላህ የፊዱ ማኡ ዐይኒ። የአንድ የአላህ ባሪያ የሆነው ሰው ሄጄ እባክህ እኔ እኮ በቃ ገንዘብ ፈልጋለሁ፣ ልጆች ሞት፣ ደሃ ነኝ፣ አመመኝ፣ እርዳኝ ምናምን ብዬ እምባዬን እዛ ከምጨርሰው ወላሂ ሁለት ጉድጓድ መቆፈር በእንትን ይሻለኛል ይላል። ምን ማለት ነው ይህ? ያኒ ከአላህ ዘንድ ሌላ የሚሰጥ የሚረዳኝ የለም። እሺ፣ ወደ እሱ ሂድና መጀመሪያ የምትሄድ ወደ አላህ፣ ከዛ በኋላ ወደ ሆስፒታል መሄድ የሚከለክልህ የለም። ሀብታም ሰው ካለ አበድረኝ ለማለት የሚከለክልህ የለም። ላኪን ልብህ ቀጥታ ዳይሬክትሊ ከአላህ ጋር መተሳሰር እንዳለበት ነው የሚያስተምረን። ስለዚህ ከዚህ እንግዲህ በጣም ደካሞች ነን በዚህ ጉዳይ። አላህ ያግራልንና አላህ ያኒ ይድረስልን ነው የምንለው። እንግዲህ የዛሬ ትምህርታችን በዚህ ይጨረሳል። ነገ በተፍሲር እንገናኛለን። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።